እግዚአብሔርን ታይሳንካ ሁሉ ነገር አቤትካ ዘሐስካ ካብድካስና አበራብረና በመንፈስካ ወናትለቅልቅና እግዚአብሔርን ታይሳንካ ሁሉ ነገር አቤትካ ዘሐስካ ካብድካስና አበራብረና በመንፈስካ ወናትለቅልቅና እቲ እኽሊ ኣዝዩ ብዙሕ እዩ ቁፅሪ ዓይ ተገናሒደት እዩ ኢልካ ናብ ዕዮ ኸኣውቢርካና ፍረንኽንፈሪ ተኺልካና ስለዚ መንፈስካ ኣብስስ ሓይሊ ኻዕትቐና እግዚኣብሔር እንታይ ሳንካ ኩሉ ነገር ኣቤትካ ዝሓስካ ካብ ድካስና ኣበራብረና ብመንፈስካ ውን ኣትለቕልቕና ኣፈተና መታን ከይን ኣቱ ደጌታ ሲኦል እውን ክንዓቱ ኣብቲ ውሽጢ ሰብናን ኽንብርት ዝቃወመና ሓይሊ ኽንረት ዓብ ጸሎት ኮይና ኽንዓርድ ንኣእዳውና ኣጽንዕ እግዚኣብሔር እንታይ ሳንካ ኩሉ ነገር ኣቤትካ ዘሓስካ ካብ ድካስና ኣበራብረና ብመንፈስካ ውን ኣትለቕልቕና ንእሱራት ሓርነት ክንእውድ ካብ ዓዘቕቲ ዓለም ሰብ ክንገፍር ናይ ጸጋ ዓመት ንኸነበስር ንወንጌልካ ብምልኣት ክንነግር ኣትግኻና ኣንክሓና ስራሕኻ ክንገብር እግዚኣብሔር እንታይ ሳንካ ኩሉ ነገር ኣቤትካ ዘሓስካ ካብ ድካስና ኣበራብረና ብመንፈስካ ውን ኣትለቕልቕና ናብራ ዓለም ተጠላሊፍና ዕርፊ ሒዝና ንድሕሪ ተሚትና ቤትካ ግና ኩሉ ፈራሪሱ ግዲ ተገብረሉ ተሳኢኑ ዕዮ ቤትካ ንኽንዓይ ልብና ኣዳሉ እግዚኣብሔር እንታይ ሳንካ ኩሉ ነገር ኣቤትካ ዘሓስካ ካብ ድካስና ኣበራብረና ብመንፈስካ ውን ኣትለቕልቕና ስራሕኻ ብምልኣት ንኽንርኢ ክፈርስ ዕርድታት ናይ ጽላእ በብኽፍሎ ኣካላት ካኢና ስጋኻ ኽንሃንጽ መድሓኒና ንጉድለትና ንድኻምና ወጊድካ ቆመና እግዚኣብሔር እንታይ ሳንካ ኩሉ ነገር ኣቤትካ ዘሓስካ ካብ ድካስና ኣበራብረና ብመንፈስካ ውን ኣትለቕልቕና እግዚኣብሔር እንታይ ሳንካ ኩሉ ነገር ኣቤትካ ዘሓስካ ካብ ድካስና ኣበራብረና ብመንፈስካ ውን ኣትለቕልቕና